أشهد أن محمدًا عبده ورسوله وصفيه من خلقه وخليله، صلوات الله عليه وآله وصحبه وسلم، ومن استنى بسنته واقتفى آثاره إلى أن يرث الله الأرض ومن عليها. وإن شاء الله تعالى وندمه توجيه አሁን አይቆራረጥም ይስማል አይደል ያ ጀማ አሁን በደንብ ይስማል እስቲ አንድ አንድ ጻፉልኝ አልহামዱሊላሂ ረብል ዓለሚን طيب ባለፈው ጀመርነው ان الله لا يغير ما بقوم حتى يغيروا ما بانفسهم الله سبحانه وتعالى በባሮቹ ላይ የሚያወርደው በላ አይቀይረውም ሰላም አያደርገውም ኒዕማ አያመጣላቸውም حتى يغيروا ما بانفسهم እነሱ ከአላህ ጋር የተጋቡት ቃል ኪዳን ሲያፈርሱ ነውና የመጣው በእነሱ በኩል ያለው ድክመት እስካል ተስተካከለ ድረስ ከአላህ በኩል የሚመጣው በላ አይመለስም አይቀየርም الله نو سبحانه وتعالى زلا علماء رحمه الله تعالى عليهم وغفر الله لنا ولهم الله لا يغير ما بقوم بهن راسو ان بايتشمربت جمله اسميه كجمله فعليه طبق على ملكت يستلالفال بذا لاي ان التاكيد طبق ما درجيا ان تشمربت በጣም በጣም ማለት ነው እንግዲህ ምንም የማይለወጥ የማይቀየር መልእክት ነው ይላል ነው አላህ Subhanahu Wa Ta'ala በእናንተ በኩል ያለው ድክመት እስካል አስተካከላችሁ ድረስ በአላህ በኩል ያለው ቁጣት አይስተካከልም አይቀየርም ያ አንድ ሁለት ይያልን መጥተናል ኢንሻአላህ ባለፈው ስለ በላ يعني በሙእሚኖች ላይ የሚመጣው በላ በመካከላችን በመናደርገው ጥፋት ወይም ደግሞ ለአንድነታችንና ለኮሚኒቲ በጣም ጠንቅ ሆነ እንደሚበታተን እያየን መጥተን ነበር። እስቲ ዛሬ ደግሞ ትላንትና የተለቀቀልን አስቂኝ ድራማ ማለ ያያችሁት ሰዎች አይታችሁታል ያላያችሁትም በጣም አስቂኝ የሞኞች መንደር ወይም የሞኞች ሰፈር ያልተሳካለት ቀሽም ድራማ ተላልፏል ትላንትና ያልተዋጣለት ያልተሳካለት ምንም ጥናት ያሌለው ኦዲት ያልተደረገ ድምጹ አይመጣጠን ኢንተርቪው የሚያደርገውና ኢንተርቪው የሚመልሰው የሁለት ቅጅ እንደሆነ የሚያስታውቅበት ሌላም ሌላም በጣም ብዙ ነገራቶች አሉ على اي حال يا موني الناس يهل فتنا يدرسبن يالو انيا مسلموج تنكرن برتتن بديناچن صنات سلاليلن نو اني والله بعلم الدنيا سكالهوني درس بلا انداي متابن ويم اندالتاسر اندالگرف اندالگدل بيي سگچ علاوكم አንድም ቀን ሰግጭ አላውቅ ይልቁንስ እስከ ዕለተ ሞቴ ድረስ እስከ ዕለተ እስር ድረስ ያለችው ሐያት በምን መልኩ ላስተላልፋ በምን መልኩ ላሳልፋት ነው ምን እየሰራሁ ብገኝ ነው መልካሙ እስቲ ሁላችንም ከሞት የሚድን ሰው የለም ስለተጨነቅን ከሞት መዳን አንችልም ስለተጨነቅን ከእስር መዳን አንችልም ነገር ግን እንካራ ይሆነ አቋምና አላማ አድርገን በልባችን እንድንይዘው የሚገባን ስለዋሽን ከመንኖር ስለዋሽን ከመንወደድ حق ስለተናገርን بنጠላና حق ስለተናገርን بنገደል በጣም የተመረጠ ምርጥ ውሳኔ ነው ምርጥ ሐሳብ ነው ውሸቱ እየተቀነባበረ ያለው እያያችሁት ነው ሁላችሁ በጣም አስቂኝም ነው በጣም አሳዛኝም ነው at the same time መንግስት ወላሂ እኔ በጣም ደስ ያለኝ ያ ፊልም መተላለፉ ሲተላለፍ የተሰማኝ ደስታ ደስታ እንዳይመስላችሁ። ለምን ካላችሁ ከመተላለፉ በፊት ድራማ ሰርተው ነበረ፣ ፍርድ ቤትና ከፍተኛ የመንግስት ባለስልጣናት። ፍርድ ቤት ለማስመሰል ካሁን በፊት ነፃ ናቸው፣ በእኔ በኩል አንድ ቀንም መታሰር የለባቸውም፣ ቢታሰሩ ካሁን በኋላ ህገ ወጥ ነው ብሎ እንደተናገረ ሁሉ አሁንም ያ ትላንትና እከክልኝ ልከክልህ አይነት አስተላለፍ ሀሳባቸው አሁንም ሊደግመው ምን አለ፣ ይህ ፊልም መተላለፍ የለበትም፣ ይህ ዶኩመንተሪ መተላለፍ የለበትም በኢቲቪ ብሎ በፍርድ ቤት ታግዷል ተብሎ ኢንተርቪው ተደረገ። እኔ ገና ኢንተርቪው ሲደረግም ሱብሓነላህ የካሁን በፊት ድራማቸው አሁንም አልተውትም ብዬ ዝም ብዬ ሳቅ ብዬ ዝም አልኩኝ። ወላሂ ፍርድ ቤቱ ስላገደ ፊልሙ ባይተላለፍ ኑሮ ለእኛ ሄደክ ነበረ የሚሆነን። ለምን በጣም ተጨባጭ የሆነ ማስረጃ አለው እያለ በየጊዜው ያ ፊልም አወጣዋለሁ እያለ ያንቧትርብን ነበረ። አልሐምዱሊላህ ግን ምን እንደያዙ አየ ነው። ሁሉም ሰው በኮንፊደንስ በየትኛውም ቦታ በማንኛውም ሰዓት ልበ ሙሉነት ተሞልቶ መጓዝ እንዳለበት የሚያሳይ አንድ። ሁለተኛ የኢትዮጵያ መንግስትም ሆነ የሌሎች መንግስታት ሽብርተኛ እያሉ ሰውን ብረን ዋሽ የሚያደርጉት ሽብርተኛን ለማደን ሳይሆን ተረሪስትን ለማደን ሳይሆን እስልምናን ለማዳከም ነው። ለምን ከተባለ ታርጌት አድርገውት ያሉት ምሁራኖቹ ላይ ነው። ፎከስ ያደረጉት ምሁራኖቹ ላይ ነው። እስከ ዛሬ ድረስ ቲቪ አፍሪካን ለመዝጋት ደፋ ቀና ሲሉ ያለ ያለ ኃይላቸው ሲራወጡ ከአረብ ሳይት ለራሷ ወጣች። አነባበር ብዬ አንዱንም አጣሁት እንዳለች የሌላ ቲቪ ልታዘጋ ብላ የራሷ ተዘጋች። ኢትዮጵያ ከአረብ ሳይት አስወጧት። እና አሁን ደግሞ ያ አልሳካላቸው ሲል ቲቪ አፍሪካ ላይ የሚሰራ ሙሐመድ ሐሚድን የሚባል የአልቃይዳ አባል ከአልቃይዳ አባል ጋር የሚያገናኝ እየተባለ ውሸት እየተለፈፈልን ነው ያለው። ሙስሊሙ ማህበረሰብ በየትኛውም ቦታ ወላሂ ከሁን በኋላ አልሐምዱሊላህ ረብል ዓለሚን እኛ ደካማነታችን አይቶ አላህ ስብሓነሁ ወተዓላ በራሳቸው ሚዲያ በራሳቸው ጥሩምባ ጥሩምባቸው እየነፉ ነው። አልሐምዱሊላህ ደካማዎች ነና። እኛ ሚዲያ የለን፣ እኛ አቅሙ የለን፣ ገንዘብ የለን፣ እውቀት የለን። በራሳቸው ራሳቸውን የሚመታ ፊልም እየሰሩ ያሰራጩልናል። አልሐምዱሊላህ ረብል ዓለሚን። አልአይ ሐል በላእን አስመልክቶ በላ የሚመጣው በእኛ ማዕስያ ምክንያት መሆኑ ሁላችንም እናውቀዋለን። ካለፈው ደርሳችንም የተረዳ ነው፣ እንዲሁም ከዲን አልኢስላም የምንረዳቸው። እስቲ በላ ሲመጣ ሙስሊሞች ወደ ስንት ይከፈላሉ? ወይም የሚፈተን ሰው በላ ሙስሊም ባይሆንም ራሱ ከመጣበት ፈተና ወደ ስንት ይከፈላል ሰው ካል፣ ወደ ሁለት ይከፈላሉ። ወደ ሁለት መከፈላቸው ከማየታችን በፊት በአንድ ቅሳ እንጀምራለን ኢንሻአላሁ ተዓላ። ወደ ሁለት ይከፈላል አናስ አማመ አልበላኢ ወልሚሐን መዓድን፣ የተለያዩ ናቸው። የተለያየ አቅጣጫ፣ የተለያየ ሌቭል፣ የተለያየ ደረጃ ያላቸው ናቸው። ሚንሁም መን የድኹሉ አልበላአ ፈየኽሩጅ፣ አንዳንዶቹ በላ ውስጥ ይገቡና ከበላኡም ሹልክ ብለው ይወጣሉ። ያ በላ በላይታቸው ላይ ጨፍሮ ጨፍሮ ጨፍሮ ምንም ነገር አጥቶ ሲጨፍር ላይታቸው ላይ ሲጨፍርም ይቆራረጣል፣ ምሽካት ይቆራረጣል። ኦኬ ወጣ ገባ ኢንሻአላህ። ኦኬ በላ ላይታቸው ላይ አሰቃይቷቸው አሰቃይቷቸው ከዛ በኋላ ግን ያኒ ያ በላዕ ምንም ነገር ሳይሳካለት ቀርቶ ሰዎች አልሐምዱሊላህ ረብል ዓለሚን በሰላም የሚወጡበት ሁኔታ አለ። በሰላም የሚወጡበት ሁኔታ አለ። ሌሎቹ ደግሞ በላዕ ውስጥ ይገቡና ይህተሪቅ ይቃጠላል። በላዕ ውስጥ በላዑን ማለፍ አቅቶት ይቃጠላል። አላህ ስብሓነሁ ወተዓላ ስለ እነዚህ ሰዎች አስመልክቶ ከሰዎች መካከል በላ መጥቶባቸው ኢንሻአላህ ሕክማ የሚለው በሚቀጥለው ደርሳችን ነው የምናየው። ኢንሻአላህ ሕክማ በሚቀጥለው ደርሳችን እናየዋለን። ኢንሻአላህ በላእን አስመልክቶ ነው የምንቀራው። ዛሬ እየወረደ ያለው በላእ ስለሆነ በላእን አስመልክቶ በሙእሚኖች ላይ ሲፈጠር በምን ምክንያት መጣ ካልን በእኛ ድክመታችን ነው። ሕክማ ኢንሻአላህ። ባንተ ስም የሚቀጥለው ደርስ እንጀምራለን ኢንሻአላሁ ተዓላ። አሁን ስለ በላእ ትንታኔ ይደረጋል። አላህ ስብሓነሁ ወተዓላ ከሰዎች መካከል በላእ ሲመጣባቸው ጀዓለ ፊትነተ ናሲ ከዓዛቢላህ፣ የሰዎች ፈተና ሰዎች ሲፈትኑት ፈተና ውስጥ ሲያስገቡት የሰዎች ፈተና ከዓዛቢላህ የአላህ ቅጣት አድርጎ የሚወስድ ሰው አለ ይላል አላህ ስብሓነሁ ወተዓላ። ነገር ግን እነዚህ ሰዎች ምን ይሆናሉ? በላእ መሃል ላይ ይቀልጡና ማለፍ ያቅታቸዋል። ጥንካሬ ያሌላቸው ናቸው። የመጀመሪያዎቹ من يدخل البلاء فيخرج وهو أكثر صلابة وقوة ጥንካሬያቸውና ድርቅናቸው በላእ ላይ በጣም ብርቱ የሚባሉ ሰዎች ናቸው። እነዚህ በላእ ውስጥ ገብተው ተፈትነው ፈተናውን አልፈውት የሚወጡ ومنهم من إذا دخل احترق በላእ ውስጥ በገባ ቁጥር የሚቃጠላል። والفرق بين هذا وذاك ምንድነው ልዩነታቸው? ሁለቱም ሙስሊሞች ከሆኑ ሁለቱም ሙእሚኖች ከሆኑ በልባቸው ኢማን የሚባል ካለ በሁለቱ መካከል ፈተና ሲመጣባቸው የሚለያዩት ለምንድን ነው? ፈተና ሲመጣባቸው የሚለያዩት ለምንድን ነው ከተባለ البلاء يعني الفرق بين هذا وذاك ما عند هذا من اليقين والصدق يقين بما سيحصل من الله سبحانه وتعالى كالله بميجنيو نصر كالله بميجنيو أجر ارقت أني النت بلب لب ملو النت يمي بالو عندن يو قال لب ملو النت هل الله يردانيال بالله من قد لا يسكال لهم درس የአላህ ፈለግ የአላህ መንገድ ተከትዬ እስከተጓዝኩኝ ድረስ አላህ ስብሓነሁ ወተዓላ ያግዘኛል፣ አላህ ስብሓነሁ ወተዓላ ይረዳኛል የሚባለው ኢንሻአላህ። ጀዛኩም ላሁ ኸይረል ጀዛ። ኢቲቪ ሌባ ነው የምትለዋ ለጊዜው ብትቀይሯት ኢንሻአላህ፣ ከለር ካላደረግከው ቀይረው። ምክንያቱም እውቅና አትስጡት። ሌባ ነው ይያልን እንት ስንል ለብነቱ እውቅና እየሰጠንለት ነው። በየቦታው ሌባ ነኝ ብሎ ሲመጣ አወ ሌባ ነህ ብለን ሌባ ነው ይያልን ያስተዋወቅንለት ነው። ስለነሱ ብዙ እንትና አትበሏቸው። ጀዛኩም الله خير الجزاء احسن الله اليكم طيب አንድ ተረት አለ። አንድ ሰው መጣና ዛሬ ማታ እኮ ጅብን አግኝቼ መታሁት አለ። ምኑ ጋር ሲውልት አፉ ጋር መታሁት፣ በስለት አድርጌ አፉ መታሁትና አፉን ቀደድኩለት ሲለው፣ አሃ አመቻቸህለት፣ መቅደጃ አልነበረውም፣ ድሮውም በአፉ ነው የሚያጠቃው፣ አሁንም አሰፋህለት አሉት። እነዚህም ሰዎች እንደዛ እያደረግናቸው ነው ኢንሻአላሁ ተዓላ። ብዙም እንትን አንበላቸው። طيب على اي حال بلاء متتو ሁለት ሰዎች የሚለያዩበት በላ መጥቶበት አንደኛው በላኡን ተሸክሞ በላኡን አልፎ ዓላ ኒዕማ ወዓላ ራሓ ሁኖ የሚያልፈው ምንድን ነው ከተባለ ማ ዕንደሁ ሚነል የቂኒ ወሰብር ታጋሽነትና እንደዚሁም ከአላህ በሚመጣው ነስር ከአላህ በሚመጣው እርዳታና ከአላህ የሚመጣለት አጅር ግዙፍ እንደሆነ አስቦ ገምቶ የሚመጣው በላ ይቋቋመዋል። ወኹሉው ዛከ ምን ሃዘ ልየቂኒ ወስድቅ። ሁለተኛው ደግሞ በላ ውስጥ ሲገባ የሚቃጠለውና ጊዜያዊ የሆኑ ነገራቶች የሚለው ምን ስለሆነ ነው? የቂን እርግጠኝነት ከልቡ ሲመናመን ነው። ስድቅ እውነተኝነት፣ ያኔ ለሚንቀሳቀሰው እንቅስቃሴ እውነተኝነት። ስድቅ ልየቂን የሚባለው ከልባችን ሲጠፋ በላ ሲመጣበት እንርበተበታለን፣ እንደነግጣለን፣ የምንይዘው የምንጨብጠው ያቅተናል። ግን ሙእሚን እንደዛ መሆን የለበትም። እስቲ አርአያዎቻችን ሁለት ሶሓባዎች እንጥቀስ። መቼም የሶሓባ ታሪክ ተነቦ ታይቶ እንዲያው ተከትለውት የማይጠገብ የሆነ ታሪክ ነው እና ያላቸው ሁለት ሶሓባዎች ልጥቀስላችሁ። አንደኛው ቢላል ኢብኑ ረባህ رضي الله عنه وارضاه ሁለተኛው خباب ابن الأرت رضوان الله تعالى عليهم وأرضاهم وغفر الله لنا ولهم الله نجر سراچو يدلاچونا كلتات عندكن أمير المؤمنين عمر بن الخطاب رضي الله عنه وارضاه كصحابة مكاكل تكمتوا يالو اندي هالو ما هناك أحد أحق بهذا المجلس من بلال أني يتكمت كبت أمير النت عند صحابي أي قباهم يعني أمير مهن خليفة أبي بكر الصديق رضي الله عنه وأرضاه لمهن ما ننبك أتي اللوم إلا بلال. بلال كان هنا باستكراره عمر بن الخطاب رضي الله عنه وأرضاه يهبوتا أمير النت مري النت لبلال نبرم يقباه كذاب في تم عمر بن الخطاب رضي الله عنه وارضاه سلا أبو بكر الصديق رضي الله عنه وارضاه تاريك سنة قرو أبو بكر الصديق عليك أتشن ناتشو وان ناتشن ناتشو كنيا بلاي ناتشو كنيا بلاي يهونوت بلالنم حر هادر قول لنا ليارو بتروني تامو قسواتشو نبرا بلاء وست قبتو تفتنو ياهولو دنقاي سولاي كارتو انسسالاي بياسك أمتو تنسساوني يمي قل لي هنا كباب باد دنقاي وش በጣም ኃይለኛ ቃጠሎ የሆነ እሳት የሆነ ሙቀት ባለበት ሰዓት የጋለ ድንጋይ ጭነውበት ያ ሁሉ ፈተናውን አልፎ አሐዱን አሐድ አሐዱን አሐድ እያለ አላህ አንድ ነው አላህ አንድ ነው አላህ አንድ ነው እያለ ፈተናውን የተወጣው ቢላል ረዲየላሁ ዐንሁ ወአርዳህ እሱ ነበረ የሚገባው አሉ አቡበክር ስዲቅ ረዲየላሁ ያኒ ዑመር ብን ልኸጣብ ረዲየላሁ ዐንሁ ወአርዳህ ለእኔ አይገባኝም ነበረ ይላሉ። በበላ በፈተና ቢሆን ኑሮ እያሉ ነው። እቦታው ላይ ማን ነበረ? ኸባብ ብን ልአረት ረዲየላሁ ዐንሁ ወአርዳህ። ማ ሁናከ አሐዱን አሐቁ ቢሃዘ ልመጅልሲ ምን ቢላልን አይ ለይሰ ሁናከ አሐዱን አሐቅ አን የኩነ ኸሊፈተ ልሙእሚኒነ لبلائه في الله تعالى من بلال. لا الله تبلو تفتنو لا الله سيل يتفتن لدين الإسلام سيل يتفتن سلهونا كبلال يبلت أبوتا يمي قباو سوال نبرم بميلو قزي عمر بن الخطاب رضي الله عنه وارضاه خباب بن الأرت أبروحكو تكمت ونبر. خباب بن الأرت جرباو قلت أن يا أمير المؤمنين ينيستي يلنيالاتشو سيايوت أمير المؤمنين عمر بن الخطاب بتعام دنقته يا الله من دنو يهدق مبلو فبهت عمر رضي الله عنه وارضاه دنقت ألو يهدق من دنو سلو. وقال ما هذا؟ قال أشعلوا لي نارا عظيمة وساوموني على ترك دين محمد صلى الله عليه وسلم فما أطفأ النار إلا ودك ظهري. ከባብም ረዲየላሁ አንሁ አርዳህ ምን አላቸው? እኔን ከዲን አልኢስላም ለመመለስ እኔን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ እንዳልሆን ለመቀልበስ ያደረጉት ቅጣት ነው አላቸው። አንድ ሴት ነበረች፣ የእሱ የኸባብ እብን አልአረት አሚራ ወይም ደግሞ ባሪያ አድርጋ ትገዛው የነበረች ሴት ነበረች። ከሙሐመድ ሙሐመድን ካላንቋሸሽክ፣ ሙሐመድን አልከተልም ካላልክ፣ ወደ ኩፍር ካልወጣህ እቀጣሃለሁ አለቻቸው። ላ ወላሂ እኔማ የፈለገ በላ ይምጣ እንጂ ምንም ነገር አልመለስም አልዋት። በሚሏት ጊዜ ኸባብ እብን አልአረት ብረት ቀጥቃጭ ነበሩ። ሰይፍ ይሰራሉ፣ የተለያየ ቢላዋ ምናምን፣ ስለት ያላቸው ነገራቶች ሁሉ የሚሰሩ ብረት ቀጥቃጭ ነበሩ። ከሚቀጠቅጡት ብረት እያወጣች ጀርባቸው፣ ጭንቅላታቸው፣ ጉንጫቸው፣ ሁለመናቸው ታቃጥላቸው ነበረ። አላህ ስብሓነሁ ወተዓላ በዱንያም በአኺራም አላህ ያቃጥላትና በዱንያ አቃጥሏታል። አላህ ስብሓነሁ ወተዓላ አላህ ከራም አደረገላቸው ለኸባብ እብን አልአረት ረዲየላሁ ዐንሁ ወአርዳህ። ጭንቅላቷ በጣም አሟት፣ ጭንቅላቷ ውስጥ የሚፍለከለክ ያኒ ትላትል ፈጠረባት አላህ ስብሓነሁ ወተዓላ። እንቅልፍ እንኳን መተኛት አትችልም። ያኒ ኸባብ እብን አልአረት ጭንቅላቷ አቃጥሏት ካልሆነ በስተቀር እንሻአላህ ተዋቸው፣ በአሁን ስም እንዳታረጓቸው ይጻፉ ይጻፉ። ማስረጃ ያሌለው ሰው ማንቋሸሽ ነው። እንትን አትበሏቸው። አብሽሩ አብሽሩ፣ ኢንሻአላህ ምንም ነገር አቴንሽናቸው አይሰረቅ። ፋቂዱ ሸይኢ ላ ዩዕጢህ፣ አንድን ነገር ያጣ ሰው ሰጪ መሆን አይችልም፣ ሰጪ መሆን አይችልም። እና ለዛ ነው ይህ ብቻ ነው ያለን እያሉ ነው እያመጡ ያሉት። ማንቋሸሻ ነው ያው ቆሻሻ ስለሆነ እንቅስቃሴያቸው ቆሻሻ ነገር ነው ይዘውብን የሚመጡት ያሉት። አላህ ስብሓነሁ ወተዓላ ነጃ ይበለን። እነሱም ከገቡበት አዘቅት አላህ ያውጣቸውና ኸባብ እብን አልአረት ረዲየላሁ ዐንሁ ወአርዳህ፣ ያቺ ሴትዮ ምን ታደርጋለች? ጭንቅላቷ በጣም ታማ፣ ሐኪሞች ተሰባሰቡና ያኔ በእሳት መቃጠል አለብሽ ጭንቅላትሽ አሏት። ቢላል ኸባብ እብን አልአረት ረዲየላሁ ዐንሁ ወአርዳህ ብረቱን እያቃጠለ ጭንቅላቷን ይተኩሳት ነበር። በዛ በተኮሰችው ብረት እሱ ራሱ መልሶ ይተኩሳት ነበረ። አልሐምዱሊላህ ረብል ዓለሚን አላህ ሲበቀልለት በዱንያ አኼራም ደግሞ የሰራችው ዋጋዋ ታገኛለች። እስልምና ሳትቀበል ነው የሞተችውና በኋላ እንዲህ አድርገው ከእስልምና ሊያደናቅፉኝ ከእስልምና ሊያስወጡኝ ሞክረው ነበረ። አቃጥለው አቃጥለው ወላሂ ብረቱ ራሱ ጀርባዬ ላይ ያለው የሰውነቱ ሲቃጠል የሚወጣው ጮማ ወይም ነጭ ነገር ቀልጦ ነበር የሚያጠፋው እሳቱ አላቸው። ሱብሓነላህ፣ ይህ አይነቱ በላ ሲያጋጥመው ኸባብ እብን አልአረት ያደረገው ነገር ምንድን ነው? ምንድን ነው? ምንም በንግግር ትንፍሽ አላለም። ምንም ነገር ያለው ነገር የለውም። ኢላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም በመሄድ ያ ረሱለላህ አላቸው፣ ነዓም አሉ። አላ ተስተንሲሩ ለና አላቸው። ሱብሓነላህ፣ ነቢዩ ዓለይሂ ሰላቱ ወሰላም ካነ ሙተኪአን ካነ ሙተወሲዱን ቢቡርደቲን ፊ ዚል ልካዕባ፣ ካዕባ ላይ የሆነች ፎጣ ነገር አምጥተውላቸው ደገፍ ብለው ተቀምጠው እያለ ፈቁልና ያ ረሱላ ላህ አላ ተስተንሲሩ ለና፣ እርዳታ አትጠይቅልንም እንዴ ከአላህ አላቸው። ሱብሓነላህ፣ ወላህ እኛ እኮ የእነሱ በላ ሲታይ የተናገሯት ንግግር ነቢዩ ዓለይሂ ሰላቱ ወሰላም የመለሱት መልስ በእኛ ላይ እየደረሰው ያለ በላ እየተናገር ነው ያለ ንግግር ለዛው ምንም ነገር ሳናደርግ በኢማናችን ጥንካሬ የለም በእንቅስቃሴያችን በንግግራችን በሁለመናችን እስላማዊ ሁኔታ ሳይታይብን ከአላህ እርዳታ እንፈልጋለን። እኛም ተመልከቱ ኸባብ እብን አልአረት ረዲየላሁ ዐንሁ ወአርዳህ ብረቱ የሚቀዘቅዘው ብረት እኮ ነው ያጀማ፣ ተራ እሳት አይደለም፣ እንጨት ምናምን አይደለም። ላ ብረት ብረት እኮ ቶሎ አይቀዘቅዝም። ብረቱ ጀርባዬ ላይ ነበር የሚቀዘቅዘው፣ ጀርባዬን አቃጥሎኝ ሲቃጠል የሚወጣው ምንድን ነው የሚባለው፣ የሚፈሰው እዥ፣ እዥ የሚባለው እዥ ታውቃላችሁ ያጀማ? ያ አላህ እዥ የሚባለው እሳት ሲያቃጥልህ የሚፈሰው ፈሳሽ ነው። የሚፈሰው ፈሳሽ መግል የሚባለው ከቆሰለ በኋላ ነው። መግል እንዳትሉኝ ኢብኑ ሙእሚን፣ መግል የሚባለው አንድ ነገር ቆስሎ ሲፈርጥ የሚወጣው ነጭ ነገር ነው። ላ እጅ የሚባለው እጅ እሳት ሲያቃጥለን የሚፈስ ፈሳሽ ነው። የሚፈስ ፈሳሽ አለ፣ እሱም ውሃ ሳይቋጥር ነው እና ሲቆይ አይደለም፣ ሳይቆይ ወዲያውኑ ወዲያውኑ እያቃጠሉት። ጥብስ ጠብሳችሁ አታውቅም እንዴ? ወይም ደግሞ ጮማ ያለበት አዛችሁ አታውቅም? አዎ፣ ጮማው ሲቀልጥ የሚቀልጠው ፈሳሽ ያ ፈሶ ነበረ ብረቱን የሚያጠፋው አለ ኸባብ ብን ላረት ረዲየላሁ አንሁ ወአርዳህ። በኋላ ወደ ነቢያችን ዓለይሂ ሰላቱ ወሰላም ሂዶ ያ ረሱለላህ፣ ሱብሓነላህ፣ ከዚህ በላይ ምን በላእ ሊመጣ ነው ያ ጀማዓ? ኸባብ ብን ላረት ያ ረሱለላህ፣ ሌላ እኮ አልጠየቀም። እኛ እኮ በዲናችን እኮ ተሰቃየን፣ እኛ እኮ እስልምና ስለያዝን እንዲሆን አላለም። የዛሬ ሰው እንደሚለው ማለት ነው፣ እኔና እናንተ እንደምንለው እንዲያው ሙስሊሞች ስለሆን እኮ መኖር አልቻልንም፣ ሙስሊሞች ስለሆን እኮ እንዲህ እያደረጉን ነው እንደምንለው፣ ኸባብ ብን ልአረት ረዲየላሁ አንሁ አርዳህ እንደዛ አላለም። ወላክን ምን አለ? ያ ረሱለላህ አላ ተስተንሲሩ ለና፣ አንቱ የአላህ መልእክተኛ ከአላህ እርዳታ አይጠይቁልንም እንዴ አላቸው። ኸላስ ይቺ ንግግር ነች። فقال خباب رضي الله عنه وارضاه واحمر فاحمر وجه النبي صلى الله عليه وسلم نبيهنا عليه الصلاه والسلام في تاجو قير على نبي عليه الصلاه والسلام ملكاتو انجدي قيناچو قلاتاچو ود نچنت غبا يال دس يميل قلاتاچو ود نچنت غبا يال يونه يمياغواغوا كلر معناتنو اندزا ناچونا سينادددو سيازنو سيتكزو ፊታቸው በርበሬ ይመስላል፣ ቀይ ይሆናል። በኋላ ፊታቸው ልውጥ አላለ። فاحمر وجهه صلى الله عليه وسلم وكان متكئا فجلس ጋደም ብለው ነበረና ብድግ ብለው ቁጭ አሉ። سبحان الله በጣም ተቆጥተዋል። وقال قد كان من كان قبلكم يؤتى بالرجل فتحفر له حفرة ከእናንተ በፊት የነበሩ ሰዎች ጉድጓድ ይቆፈርለትና ጉድጓዱ ላይ እሳት ተቀጣጥሎ እሳት ላይ ይጨመር ነበረ። በእሳት ይተኮስ ነበር ሳይሆን እሳት ውስጥ ይጨመር ነበረ። ወዩንሸሩ ይሰነጠቅም ነበረ። ቢልሚንሻሪ በመሰንጠቂያ በመጋቱትና በሁለት እግሩ መሃል ሰንጥቆ አንደኛው እግሩ፣ አንደኛው እጁ፣ አንደኛው አይኑ፣ አንደኛው ጆሮው ይዞ ወደ ቀኝ፣ ሌላኛው ወደ ግራ እስኪወድቅ ድረስ በመጋዝ ይሰነጥቋቸው ነበረ። ምን ስለሆኑ? ሙስሊሞች ስለሆኑ። እነዚህ ሰዎች እነማን ናቸው? የጀማ አላህ ስብሓነሁ ወተዓላ አስሓቡል ኡኽዱድ የሚላቸው ናቸው። ሱራ ሱራቱ ኤ ሱራት የትኛው ሱራ የትኛው ሱራ ሱራቱን ላ ቁቲለ አስሓቡል ኡኽዱድ ቁቲለ አስሓቡል ኡኽዱድ ብሩጅ ማሻ አላህ ሱረቱ ልብሩጅ ቁቲላ አስሓቡ ልኡክዱድ አናሪ ዛት ልወቁድ እዝ ሁም ዓለይሃ ቁዑድ ወሁም ዓላ ማ የፍዓሉና ብልሙእሚኒና ሽሁድ ወማ ነቀሙ ምንሁም ኢላ አን ዩእሚኑ ብላህ አልዓዚዝ አልሐሚድ። ምንም ጸብና ጥላቻ እኮ የላቸውም ይላል። ምንጊዜም የአላህ መንገድ የሚከተሉ ሰዎችን የሚያጠቁ ሰዎች አካሃዳቸውም ፕላናቸውም አንድ አይነት ነው። ምንድን ነው? ሰውን ወደ ታች ረግጠው እነሱ የበላይ መሆን፣ እስከነ ውሸታቸው፣ እስከነ ምናምንቴያቸው፣ እስከነ ትርክ ምርኪያቸው ሰብስበው ከሰው በላይ መቆለል ነው የሚፈልጉት። የአላህ ሸሪዓ ደግሞ እንደዛ አይነት አይቀበልም። የአላህ ሸሪዓ የሚተገበሩ ነው። በዑለማዎች ላይ የሚካሄደው ዘመቻ ደግሞ ዲን አልኢስላም ለማጥፋት የተሴረስ የተደረገ ሴራ እንጂ ከበስተጀርባው ምንም ነገር የለውም። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላህ አልዓዚዝ አልሐሚድ፣ አሸናፊና ምስጉን የሆነው አምላክ አላህ ስብሓነሁ ወተዓላ ስላመኑ ጥላቻ አድሮባቸው እንጂ ያጠፉት ጥፋት የላቸውም። ሙእሚን ምንጊዜም አያጠፋም። ሙእሚን ለምድርም ለእንስሳም ለሰውም ለአየሩም ራሱ ሰላም የሚሰጥ ሰው እንጂ ለሰው ስጋት የሚሆን አይደለም። ላ ላ ጠይብ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ያቺ ፎጣቸው ደገፍ ብለው ከዕባን ተጠግተው ተቀምጠው ነበረና خباب بن الأرك رضي الله عنه وارضاه ألا تستنصر لنا ألا تدعو لنا يا رسول الله أنت الله ملك تنيا دعاء يدر قل لنا من دي كالله ردات هاي تأي قل لنا من دي بالواتشو قزي نبي صلى الله عليه وسلم بدي قلو قوش قالوا لنا يالفوت مؤمنوش أحوالاتشو تزبلواتشو كنا أنت بفيت ينبرو قرقوار تكفرو إسات ندو إسات وستيم متجمرو مؤمنوش قال نبرو من دي በመጋዝስ እንደ ሁለት የሚሰነጠቁ አልነበሩም እንዴ? እናንተ ደግሞ ምን ደረሰብን ብላችሁ ነው አሏቸው። እናንተ ደግሞ ምን ደረሰብን ብላችሁ ነው እንዲህ ምታማርሩት አሏቸው። አሉኝ ይላል ኸባብ ኢብኑ አልአራት ረዲየላሁ ዐንሁ ወርዳ ወይምሸጡ አረ ሌላ ማለ የሚበጠርም ነበር አንዳንዱ ቢአምሻጢ አልሐዲዲ በብረት ማበጠሪያ ማዱነ ለህሚሂ ወዐሰቢሂ ከጅማቱና ከስጋው መካከል ሳይገደል በህይወት ይያለ ከስጋውና ከአጥንቱ መካከል ከስጋውና ከጅማቱ መካከል በብረት ማበጠሪያ ያበጥሩት ነበር ولا يرده ذلك عن دينه قال النبي صلى الله عليه وسلم የነበራቸው ሰብር እንግዲህ ይህ ማድረጋቸውም ከአላህ መንገድ ቅንጣት የምታክል እንኳን አያግዳቸውም ነበር ይላሉ ተራኛስ እኛም ሙእሚኖች ነን ብለናል ካልን በኋላ በግራና በቀኝ እየመጡብን እየተናፈሱ ያሉ ሙስሊሙን የማሳቀቅ ሙስሊሙን አንገቱ ደፍቶ እንዲኖር ሙስሊሙ መብቱ እንዳይጠይቅ ሙስሊሙ ሙስሊም እንዳይመስልና የስም ብቻ አንተ ሙስሊም ነህ አይደለህም ተብሎ ተጠይቆ የሚገለጽ ሙስሊም ነህ እንዳንተ አዎ ሙስሊም ነኝ ኦ ملكتي اللهم اندي بال مسلمانش اندانجي اهو مسلماني اهو تلانتناكم متتبيت هايتش بتام طرو دانس نبر يادرشو طرو چفاري نش طرو دانسنيا نش ايتبال اندي عينتو مسلم نو ميفلقوت لا لا اسلمنا سمو بيچا يزن كمن ننور اسلمنا چين يزن ودا الله سبحانه وتعالى كالله غار مگنانيت شالنال يهنو تيزو يالو የእስልምና ምልክት ያላችሁ ሁሉ ምልክታችሁ አጥፉ ስለ እስልምና የምናገሩ ሁሉ ስለ እስልምና አትናገሩ እና ምን እንበል خلاص መቻቻል መቻቻል መቻቻል ምንድነው መቻቻል መጀመሪያ መቼ ተጣላንና የተጣላ ሰው አልግባባ ያለ ሰው በል እንግዲያውስ መግባባት አንችልም ግን መቻቻል እንቻል ተባብሎ ይባባል እኛ መቼ ተጣላን ከማን ጋር ተጣልተን እናውቃለን ሙስሊም እስቲ ከማን ጋር ነው ተጣልተው የሚያውቀው መጥተው ይነካኩናል ለራሳቸው ሊገነቡት የፈለጉት ውሸት በእኛ ላይ ይገነቡታል ይሰሩታል የኬዛቸውና ያስቅኝ ፊልማቸው መስሪያ ያደረጉን እንጂ ያደረግነው ነገር የለንም በየትኛውም ቦታ ማንኛውም ሙስሊም ሙስሊምን ለማናደድ ሲፈልጉ ወይም ነብያችንን ይሳደባሉ አለይሂ ሰላቱ ወሰለም ወይም አላህን ያንቋሽሻሉ ወይም ዲን الاسلامን ይነካካሉ ሙስሊሙ ስሜታዊ ሆኖ ሲናገር እይቱ ሙስሊሙ ጦረኛ ነው አላልናችሁ ሽብርተኛ ናችሁ አላልናችሁ ሰው አጥፍቶ ጠፊ ናችሁ አላልናችሁ ይያሉ በየቦታው ውሸታቸው ያናፍሳሉ ሙስሊም ሰላም እንጂ እንዲያው ሙስሊም ካለለ በአለም الدنيا عالم الدنيا مهيوتي اللاتم الله سبحانه وتعالى يعني النبي صلى الله عليه وسلم لا تقوم الساعة وفي الأرض من يقول الله بمدر لا يا الله سم يميت أراسه وسكال لدرس قيامة أتقوى من بلوال إذن الإسلام روح هذا الكون وحياة هذا العالم يزي عالم الدنيا روح هيوته ምንድን ነው ከተባለ እስልምና ነው እስልምና ሲጠፋ ዓለም الدنياም ስለምትጠፋ ቂያማ ላይታቸው ላይ ይደፋል አላወቁትም እንጂ ሙስሊሙን ተንከባክበው ለዛውም ሙሁራኖቹ በቀላሉ ማስረዳት የምትችል ከብዳልኩ አዋቂ ሆነ ሰው ለማስረዳት በቀላሉ ታስረዳዋል طيب ማንኛውም ሙስሊም ሊያደርገው የሚገባው ምንድን ነው ከተባለ በላዕም ይምጣ ሌላ ቆም ብሎ ማሰብና ማሰላሰል። እስቲ ወንድሞቼ እንሰባሰብ፣ እስቲ እህቶቼ እንሰባሰብ፣ እስቲ አኺራ እህቶቼ ልጠይቃችሁ። ከዚህ ከሮሙ ስንቶቻችሁ በግል ትተዋወቃላችሁ? ስንቶቻችሁ በአንድ ስቴት እየኖራችሁ ትዘያየራላችሁ? ማን ምን እንደምትሰራ ማን የት እንደምትኖር እርስ በርሳችሁ ትተዋወቃላችሁ ወይ? እስቲ ወንድሞቼ ስንጠይቃችሁ ማን ምን የት እንደሚኖር ምን እንደሚያጋጥሙ ትተዋወቃላችሁ? እንዳትሰባሰቡ፣ እንዳትገናኙ፣ እንዳትወያዩ፣ እንዳትነጋገሩ እኛ የነገርናችሁ ብቻ ሚዲያ ተከትላችሁ ሂዱ እያሉን እኮ ነው። እኛም እሺ እያልናቸው ነው። እርስ በርሳችን አንተዋወቅም። ጠላት ገብቶ እኛን ለመበታተን ተመቸው። ስብሓንላህ። እስቲ ቆም እያልን እናስብ። ስሜታዊ አንሆን። ዲናችን ሲነካ ማን ነው የነካው? እንዴት ሙፍቲ ብሎ የቀረበው አይታችሁታል። ከሼህ መሐመድ ሐሚድን ጋር ግንኙነት ነበረኝ ምናምን ምናምን ምናምን ተባለ። ሼህ መሐመድ ሐሚድን ሲያስተምሩ እንኳን ረጋ ያለ ትምህርት እንጂ ያኒ ስሜታዊ ሆነው የተናገሩበት ሰዓት ታስታውሳላችሁ? ሱብሃንአላህ። አላህ ሂዳያ ይስጣችሁ። እንትን ይበሉ፣ ይዝናኑ፣ ተዋቸው፣ እንትን ይበሉ። ሐቅ ሲሰሙ እያቃጠላቸው ነው ሌላ ውሸት የሚቀላቀሉት። እና ባውንስም አታድርጓቸው፣ ባንም አታድርጓቸው። ጀዛኩም አላህ ኸይረል ጀዛ። ተዋቸው፣ ምንም ችግር የለውም። ሌላ ነገር ይዘው እንደማይመጡ ስለምናውቅ አስቀድመን አውቀነዋል። መንግስት የፈለሰፈው ፍልስፍና እኮ ሳይለቀው ለእኛ ተነግሮናል። እንዲህ እንዲህ እያሰበ ነውና አዲስ እንዳይሆንባችሁ ተብሎ ተነግሮናል አይደለ? እነዚህም ሰዎች አዲስ አይሆንባችሁ ውስጣቸው የሞላው ይህ አይነቱ ስድብና ምናምን ስለሆነ ሌላ የላቸውም። አላህ ሂዳያ ይስጣቸው። ጠይብ ኸባብ ብን አልአረት ረዲየላሁ ዐንሁ ወአርዳ ይህንን ሲመልሱለት ነቢያችን ሰለላሁ ዐለይሂ ወሰለም ተመለሰ። ያኒ ሱብሓነላህ፣ ማንኛውም ሰው የፈለገ ደረጃ ላይ ቢደርስ መህማ በለገ ደረጀቱ ኢማኒ የሕታጁ ኢላ ሚስሊ ሃዛ አተሰሊ፣ ማጽናኛ ያስፈልገዋል። በዘመናችን ቀርቶ በነቢዩ ዘመን ዐለይሂ ሰላቱ ወሰላም ነቢያችንን እያዩ ወሒ ሲወርድ በአይናቸው እያዩ እንዲያውም ጅብሪል ዐለይሂ ሰላም ሰው ተመስሎ መጥቶ መሳጭ የሆነ ንግግሩ እየሰሙ የሚያጽናናቸው ታሪክ መነገር ነበረና ነቢያችን ዐለይሂ ሰላቱ ወሰላም የቀደምት የነቢዩ ዒሳ ዐለይሂ ሰላም ተከታዮች ይህ አይነቱ ችግር ይደርስባቸው እንደነበረ ነገሯቸው። እስቲ እኛም እንነጋገርና ሰሓባ ምን አይነት በላ ይደርስባቸው ነበረ? ላኢላሃ ኢላላህ ሙሐመዱን ረሱሉላህ ስላሉ ብቻ ምን አይነት በላ ይደርስባቸው ነበረ? አላህ ስብሓነሁ ወተዓላ ወለነብልወነኩም ብሸይእን ምን አልኸውፊ ወልጁዕ ወነቅስ ምን አልአምዋል ወልአንፉስ ወልአንፉስ ወልተመራት ወበሽር አሳቢሪን አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንፈትናችኋለን ይላል አላህ ስብሓነሁ ወተዓላ። ብሸይእን ምን አልኸውፊ ወልጁዕ ወነቅስ ምን አልአምዋል ወልአንፉስ። ብሸይእን ምን አልኸውፊ ወልጁዕ፣ ፍርሃት ከጠላቶቻችሁ እያስፈራሯችሁ ዛሬ ልናጠፋችሁ ነው፣ ዛሬ እንዲህ አይነቱ አዲስ መሳሪያ ገዝተናል እናንተ ላይ ነው የምንፈትነው፣ ዛሬ እንደዚህ እንደዚህ አድርገናል እያሉ የተለያየ ነገር እያመጡ ወልጁዕ፣ ድርቅ ረሃብ እየለቀቀን በረሃብም እንፈትናችኋለን አለ አላህ ስብሓነሁ ወተዓላ። ወልጁዕ ወነቅስ ምን አልአምዋል ወልአንፉሲ ወልተመራት፣ ከእናንተ መካከልም የተወሰኑ ሰዎች ቤተሰቦቻችሁ እየገደልን እንዲሁም ገንዘባችሁ እያጎደልን ኢማናችሁን እንፈትነዋለን እያለ ነው አላህ ስብሓነሁ ወተዓላ። አላህ ያውቀዋል ምን እንደምንሰራ፣ ምን ሲያደርገን ምን እንደምናደርግ ያውቃል። ነገር ግን አላህ የውመል ቂያማ እሱ ብቻው ተናግሮ አይደለም ፍርድ የሚሰጠን፣ ምስክር ያቀርባል። ምስክር የቆምንበት ምድር፣ የተንቀሳቀስንበት ቦታ እያንዳንዱ ይመጣና የውመል ቂያማ ይመሰክራል። ሰውየው ምን ይላል? ሰው ሲባል መቼም ከሃዲ ነው፣ ጨቅጫቃ ነው። ምን ይላል ነው? እነዚህ ሁሉ አላውቃቸውም አያውቁኝም ብሎ ይክዳል አደለ? እና ማን እንዲመሰክርብህ ታውቃለህ ትፈልጋለህ ይለዋል አላህ ሱብሓነሁ ወተዓላ። በጣም የማውቀው የሚያውቀኝ ይላል። አፉ ግጥም አድርጎ ይዘጋለትና እጅ እግሮቹ እንዲናገሩ ያደርጋቸዋል። አላህ ሱብሓነሁ ወተዓላ ያደርጋቸውና ምን ይላል? እስቲ ተናገሩ ያያችሁት ይላል። እጃችን ይመሰክራል፣ እግራችን ይመሰክራል፣ አይናችን ይመሰክራል፣ ጆሮአችን ይመሰክራል፣ ሁለመናችን ይመሰክርና ከዛ በኋላ አፉ ይከፍተውና አላህ ሱብሓነሁ ወተዓላ አሁንስ ምን ትላለህ ይለዋል። ሱሕቀን ለኩነ ወቡእሰን ፈእያኩነ ፈለኩነ ኩንቱ ኡናዲ ይላል። ለእናንተ ብዬ ነበር አይደለም እንደስከራከርላችሁ የነበርኩት እናንተ እሳት ውስጥ እንዳትገቡ፣ ለምን በእኔ ላይ መሰከራችሁ ሲል አንጠቀን አላህ አለዚ አንጠቀ ኩለ ሸይ፣ ማንኛውም ነገር ማናገር የሚችለው አምላካችን አላህ ሱብሓነሁ ወተዓላ እሱ ነው እንድንናገር ያደረገን፣ ሐቁን አናገረን አላህ ሱብሓነሁ ወተዓላ ይላሉ። እና አላህ ሱብሓነሁ ወተዓላ ለምንድን ነው የሚፈትነን? ለምንድን ነው ኢማናችን እምነታችንና ጥንካሬያችን ግልጽ ተደርጎ እንዲታይ የሚፈለገው? አላህ ሱብሓነሁ ወተዓላ ለምስክሮች ጠንካራ ሙእሚን ማን ነው? ማን ምስክር አለ? በእንደዚህ አይነት ጊዜ እንዲህ አይነቱ በላ መጥቶ በእንዲህ መልኩ ተወጥቻለሁ፣ ውስጤ ደግሞ ምን ነበረ? ለአንተ እኽላስ ብቻ፣ ማንም ሰው እንዲያውቅብኝ እንዲያይልኝ፣ እከለኮ ጠንካራ ነው እንዲባልልኝ አልነበረም። ላ ያኔ ምስክር ይመጣል፣ እኽላስ ይኖረዋል። ኢንሻአላህ አላህ ሱብሓነሁ ወተዓላ ጀነት ያስገባዋል ማለት ነው። እና እንደዚህ አይነቶች ማጽናኛ ለሙእሚኖች በተለይ ለዘመናችን በላ የበዛበት ቅያማ ሲቃረብ አሉ ነቢያችን ሰለላሁ ዐለይሂ ወሰለም በላ በተከታታይ ይመጣል አሉ። ለዛውም ከቂጣዕ ለይሊል ሙዝሊም ጥቅጥቅ ያለ ጨለማ የመሰለ የሌሊት ጥቅጥቅ ያለ ጨለማ የሚመስል በላ በተከታታይ ይመጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያን በላ እንግዲህ በጥንካሬ እንድንወጣው የቀደምት የእስልምና አባቶቻችን የነቢያችን ሰለላሁ ዐለይሂ ወሰለም ባልደረቦች የነበሩት ህይወት ታሪካቸው ማየት የግድ ይል ነበርና ስለ እነዚህ ሰሓባዎች ተነጋግረናል ማለት ነው። ጠይብ አላህ ስብሓነሁ ወተዓላ በላ ሲያወርድ ወደ ዓለም ዱንያ አዕዘሙ ናሲ በላአን አልአንቢያ ዓለይሁም ሰላቱ ወሰላም ثመ አልአምሰሉ ፈልአምሰል። የመጀመሪያ በላ የሚወርድባቸው ከባባድ የሆነ ሌላ ሰው ላይ ቀርቶ ዝሆን ላይ ቢያርፍም እንኳን እንደ ቅቤ የሚያቀልጥ የሆነ እንደ ቅቤ የሚያቀልጥ የሆነ በላ ነቢያቶች ላይ ሲያርፍ በቀላሉ ይወጡታል። በውስጣቸው ያላቸው የኢማን ጥንካሬ ያግዛቸዋልና ማለት ነው። ነቢያቶቹ እንኳን ተስልያ አስፈልጓቸው ከእናንተ በፊት የነበሩ ነቢያቶች ይፈተኑ ነበረ ብሎ አላህ ስብሓነሁ ወተዓላ ለሁሉም ነቢያቶች ይነግራቸዋል። ለካ በላ በእኔ ብቻ አይደለም የተጀመረው ብለው እንዲጽናኑ ማለት ነው። ጠይብ ነቢዩ ዓለይሂ ሰላቱ ወሰላም የተለያዩ በላ መጥቶባቸው ነበረ። ማዓ አነሁ አፍደሉ ልኸልቂ ከፍጥረታት ሁሉ አላህ የመረጣቸው የዚህ ዓለም የመጨረሻ መልእክተኛ የነቢያቶች ሁሉ መደምደሚያ የሆኑት ነቢዩ ዓለይሂ ሰላቱ ወሰላም ብዙ በላ ደርሶባቸዋል። የመካ ቁረይሾች የተለያየ ቆሻሻ ላይታቸው ላይ እየጣሉ በጎን ሆነው ደግሞ ይስቁባቸውና ይሳለቁባቸው ነበር። ትላንትና ፊልሙ ላይ አይታችሁ ከሆነ ያደርጉት እንደነበረ ማለት ነው። መቼም ማስረጃ ያለው ያው ነው። አተዋሰው ቢህ ባልሁም ቀውሙን ጣሁን ተመካከሩ እንዴ ያሰኛል እኮ አንዳንድ ጊዜ። ቀደምት ያደርጉት የነበረ ጫናና ጭቆና የአሁኖቹም የሚሰሩት ዘሴም ነው፣ የሚከተሉት መንገድ ያው ነው። አተዋሰው ቢህ ተማከሩ እንዴ ይላል እኮ አላህ ስብሓነሁ ወተዓላ። በልሁም ቀውሙን ጣጉን የለም አመፀኞች ጠማማዎች ህዝቦች ስለሆኑ ጥመት ውስጥ ስላሉ ጥመቱ ራሱ ይመራቸዋል። ጠማማ የሚሰራው አንድ አይነት ነው፣ መጣመም፣ መወላገድ፣ ሰውን መበደልና መጨቆን ነው። ትላንትና ያደርጉት እንደነበረ አይነት እየተደረገ ያሽሟጥጣሉ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም የበድር ጦርነት ላይ ያኔ ረዥም የሆነ ዱዓ አደረጉ። በጣም ከፍተኛ የሆነ ዱዓ። እንዲያውም አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ያ ረሱለላህ ይበቃዎታል ይላል። ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ነስረከ አለዚ ወዐድ አላሁመ ነስረከ አለዚ ወዐድ አላሁመ እንተህሊክ ሃዚህ ልዕሳባ ላ ትዕበዱ ፊል አርድ። መጨረሻ ላይ ሱብሓነላህ፣ ይህች ብቻ ኮነች ያለች፣ እኔን የምትከተል ብቻ ነች ሙእሚን ሙእሚን የሆነች ጀማዓ ያለች። ይህች ጀማዓ ከጠፋች ማን ሊገዛህ ነው ምድር ላይ እስከ ማለት ድረስ ደረሱ ነቢያችን ሰለላሁ ዐለይሂ ወሰለም። እነዚህ ሙእሚኖች እንዳትጨርስብኝ አላህዬ። ሰሓባዎች 300 ምናምን ናቸው እንግዲህ ሰሓባዎች፣ ከዛ በኩል 1000 ከምናምን እየመጣ ነው ያለ መሳሪያ ተውት፣ በፈረስ በዝሆን በግመል በምን በምን ሳይቀር እየጎረፉ ነው። በየቀኑ 9-10 ግመል እየበሉ እየመጡ ነው። እነዚህ ሰሓባዎች በቀን አንድ ተምር እየተሰጣቸው ነው። አንድ ተምር እየተሰጣቸው የምግብ የለ፣ መጓጓዣ የለ። አንድ ፈረስ ብቻ የአብዱራህማን ብን አውፍ ብቻ ነበረ። ሁሉም በእግሩ ተጓዥ ነው። ያ አላህ ነቢያችን ዓለይሂ ሰላቱ ወሰላም ከፍተኛ የሆነ ዱዓ ሲያደርጉ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ አምሰከ ቢከቲፊሂ ዓለይሂ ሰላቱ ወሰላም ትከሻቸው ያዝ አደረገና ያ ረሱለላህ ከፋክ ከፋከ ሙናሸደተከ ረበክ ከፋከ ሙናሸደተከ ረበክ ኢነሁ ሙንጂዙን ለከማ ወዐደክ። አንቱ የአላህ መልእክተኛ፣ ከአላህ ጋር የሚያደርጉት ጽኑ የሆነ ጥያቄና ልመና ይብቃ፣ በቃ ኸላስ ይበቃዎታል። አላህ ቃል ይገባለዎት ያጸድቀዋል፣ ምንም ችግር የለውም። በጣም አልሐህታ ረበክ፣ ከአላህ ጋር ችክ ካሉኮ ልመናው ብሎ እስኪያጽናናቸውና እስኪያሰብራቸው ድረስ አብሽሩ አላቸው። አላህ ሱብሓነሁ ወተዓላ ነስሩ አመጣው። ያቺ 300 ጀማዓ 1000 ለአንድ ሺህ ከአንድ ሺህ በላይ ለሆኑ አመፀኞች እና ትዕቢተኞች በየቀኑ 10 እና 9 ግመል እያረዱ ለሚበሉ የፈለጉትን አርደው የፈለጉትን ገምደው የፈለጉትን ማርከው እላይታቸው ላይ ጨፍረው አንበረከኳቸው። በምን ቢሰብሪ ወልየቂን፣ ሰብርና የቂን። በላ መጣ ቢሰብሪ ወልየቂን ቱናሉ ልኢማመቱ ፊ ዲን፣ በዲን ላይ መሪ መሆን የሚቻለው ታጋሽ በላ ሲመጣብህ፣ በዙሪያህ ዙሪያህ ገደል ዙሪያው ገደል ሲሆንብህ ሰብር ያስፈልጋል። ጠላት የአላህ ስብሓነሁ ወተዓላ ጠላቶች፣ የሰላምና የእስልምና ጠላቶች እስከ መጨረሻው ሐቀኞችና ሐቅን እያባረሩ ከመግደል ወደኋላ አይሉ እስትንፋሻቸው እስኪጠፋ ድረስ። የሙእሚኑ እንቅስቃሴ ምንድን ነው መሆን ያለበት? እነሱ መጥፎ ሲሰሩ እንደነሱ መሆን የለበትም። እነሱ ሲባልጉ እንደነሱ ባለጌ መሆን የለበትም። እነሱ ሲዝረከረኩ እንደነሱ መዝረክረክ የለበትም። ሐቅን ይዘን እንጓዝ። ሐቅ ይዞ መሞት እየዋሸህ ረዥም ዓመት ከመኖር ይበልጣል። ሐቅን ይዘን ከሞትን ወደ ሐቅ አገር ነው የምንሄደው። ውሸት ይዘን ከኖርን ግን የምንዋሽለት አካል ራሱ አያምነንም። ለጥቅም ሲል ነው እንጂ የያዘን፣ ወላሂ ለቁም ነገር አያስበንም። ማንም ሰው እየዋሸ የሚኖር ማንም ሰው ተዝረክርኮ የሚኖር ሰው ወላሂ ወደውት አይደለም፣ ወደውት አይደለም፣ ለጥቅም ነው የያዙት። ስለዚህ ወንድም እህቶቼ፣ የትም ቦታ ብትሆኑ የት ሐቅን ምረጡ፣ ሐቅ ይዛችሁ ተጓዙ። የፈለገ ኢዕትራድ ቢመጣባችሁ ምንም ትኩረት አትስጡት ኢንሻአላሁ ተዓላ። ጠይብ ነቢያችን ዓለይሂ ሰላቱ ወሰላም ትንሽዬ ጀማዓ ይዘው 300 ጀማዓ የሚሆኑ ከም ምን ፊአትን ቀሊለትን ገለበት ፊአትን ከሲረትን ቢኢዝኒላህ፣ በአላህ ፍቃድና በአላህ እገዛ በአላህ እርዳታ ስንትና ስንት ትንሽዬ ጀማዓ ሁና በጣም ግዙፍ ለተባሉ ግሩፖች ያንበረከከች ስንትና ስንት አለች ይላል አላህ ስብሓነሁ ወተዓላ። የስተስሪኽ ዓለይሂ ሰላቱ ወሰላም ነቢያችን ዓለይሂ ሰላቱ ወሰላም እየጮሁ አላህን ይለምናሉ። ዩሪዱ ነስራ ሚነላህ ወሁወ ረሱሉላህ ሰለላሁ ዓለይሂ ወሰለም ፈአዩ ኢንሳንን መህማ በለገ ኢማኑሁ የሕታጁ ኢለ ተሰሊ ብነቢይ ሰለላሁ ዓለይሂ ወሰለም። ማንኛውም ሰው يفلق يهل يإيمان درجة بيدرس بنبي صلى الله عليه وسلم يعني تسلي مسنانات يسفلق وال نبي لاي يأينته بلاء درسه بزيب كل نبر يتوتد ينبي صلى الله عليه وسلم بلال ان خباب بن الارت رضي الله رضوان الله تعالى عليهم وارضاهم ندزي ندزي عينت بلاء درسوا باتشو بزي ملكو نبري التوتو تيانا تسلي بهم بالنسو مسنانات الجبوال يحتاج الى ضرب المثل مثالي ولمستت له ليعلم انه ليس على طريق البلاء وحده بفتنا من قد بتشه اندالهون كندت الردع بفتنا من قد بتشه اندالهونش اندت الرجهتي جن مرينتنا يبلاينت يمياغنيو فتناون يالفنو. وها هو الإمام الإمام مالك رحمة الله تعالى عليه وغفر الله لنا وله إمام دار الهجرة يجلده أمير المدينة بأمر من أبي جعفر المنصور أبو جعفر المنصور يمي بالو أزوت إمام مالك رحمة الله تعالى عليه تقرفوا تمتول يا تلاك عالم يا مدينة تلاك عالم بسبب فتوى يفتيها فتوى يا درقوات عند فتوى ستة ونبر إمام مالك عالم ناتشو أبي جعفر يلا من دف يلا هيكبروا سفيان الثوري رحمة الله تعالى عليه أبو جعفر المنصور أساد واتشو نبر يمن اسكيمن درس يتسددوا كعراق كذابوها لا مكة كبابي قالوا مالت سيسما ودى مكة متانا ሊገላቸው ከጓደኞቻቸው ከባልደረቦቻቸው ጋር ቁጭ ብለው ይያለ መለና ቢሱፊያን ሰውሪ መለና ቢሱፊያን ሰውሪ ያሉ መጡ በላ በሁሉም ላይ ነበረች አቡ ሐኒፋ ረህመቱላሂ ተዓላ አለይ ማታ ፊል ሐብስ ታስረው ነው የሞቱት እስር ቤት ውስጥ ነው የሞቱት አቡ ሐኒፋ ያ ታላቁ ዓሊም ኢማሙ ሻፊዒ ስለ አቡ ሐኒፋ ሲናገሩ ኩሉ ፉቀሃ ዒያሉ ዐላ አቢ ሐኒፋ ታሏቸው ማንኛውም ፈቂህ ሁሉ የአቡ ሐኒፋ ልጆች ናቸው አሉ። ሱብሃንአላህ ኢማሙ አህመድ ኢብኑ ሐንበል ሸይባኒ ወደ ሁለት ዓመት ታስረው ተገርፈው ተቀጥቅጠው እንዲያውም አንድ ቀን ሶስት ጊዜ የወደቁበት ሁኔታ አለ። ጾመው ነበር ሰኞ ቀን ነው ጾመው ያለ ገረፏቸው አልቻሉም ወደቁ። خلاص ሙተዋል እስኪባል ድረስ ማለት ነው። ወደቁና መጨረሻ ላይ መጥተው سبحان الله اندي بلاها تتشل منا افطر علواچو افطر سيلواچو لا على فطر مال على فطرم كالله غار صومنيا هوني مگناني تفلقالو حالو اني ما على فطر مال سبحان الله يا هولو دولا يا يمتاچو سويي راسو سيناگر زهون لاي باسارفو نورو زهونن بگدلو نبرا ينبراچو يا ايمان تنكاري گن يعني سبحان الله قنسلاچونا يا هولو بلا توتتو كأسر بيت وتتو ياس ياس قرفاتشو ينبرا أحمد بن أبي دؤاد كقراتشو سر تدفتو اندفن لك كادر قوسي ببال ياس ياس دبد باتشو ينبرا بوقت ينبرا أمير موتو كسبوها لا يتتكاو صالحي هون نبرنا إمام أحمد البت أم ودواتشو دروس ياس دبد باتشو ينبرا أحمد بن أبي دؤاد نبرا يمعتزلا وشوانا ألقى قرآن مخلوق نو بالي يالنو أهون مخلوق نو بالو يالنو كونو أحباش يا أحباش أنجا رقمو من قست رقمو أهو بالو تكبلو أتشو النسونا أتشو حكينيا يالنو من منكو ما سرجا بايا كربو مالتنو عندنا أتشو من كده أتشو هلو والله النزان يتشو إن إمام أحمد اند صبرو هلو كلام الله بلو سأنتو اند قويو هلو النصر آت إن شاء الله قبيله من قبيله ورفضه من رفضه يتكبل يكبل لا يلتكبل راسه قداي يا الله نصر جن ممتاتو اي كرم يا الله نصر ممتاتو اي كرم لذينو من راوتو تيالوت يتنيا بسا يكسكسو يالوت لذينو طيب النزي ولوت هاسروال امام الشافعي رحمة الله تعالى عليه وغفر الله لنا وله بهارون الرشيد قزي كيمن تاسرو እጅግራቸው በሰንሰለት ታስሮ ነው ኢራቅ ድረስ ይሄዱት አንተ ፋጢሚዮችን ትደግፋለህ ተብለው ማለት ሱብሃንአላህ ያ ሁሉ በላ አሳልፈው አልዑለማዎቻችን እነ ኢማሙ አልቡኻሪ ረህመቱላሂ ተዓላ አለይ ተላቁ ሙሐዲስ ቃይ ላይ እነ ሼኹ ኢስላም ኢብኑ ተይሚያ ረህመቱላሂ ተዓላ አለይ እስር ቤት ላይ ነው የሞቱት እነዚህ ሁሉ በላ አልፎባቸው በላእን ተቋቁመው እነሱ ሞቱ። አላህ ስብሓነሁ ወተዓላ ያ ያሰቡት ዓላማ ዲን አልኢስላምን መኻደም ነበረና ያኒ ዲን አልኢስላሙ እየተስፋፋ ይሄዳል ማለት ነው። ሼክ አልኢስላም እብን ተይሚያ ረሕመቱላሂ ተዓላ ዓለይህ ካነ የቁሉ መቁለተሁ አልመሽሁራ በጣም የታወቀች የሆነች አነጋገር ነበረቻቸው። ቢሰብሪ ወልየቂን ቱናሉ ልኢማመቱ ፊ ዲን ይሉ ነበረ። ቢሰብሪ ወልየቂን በትዕግስትና በእርግጠኝነት ትዕግስት መታገስ የሚመጣብህን በላ ወልየቂን በእርግጠኝነት እርግጠኛ ሁነህ ከአላህ ስብሓነሁ ወተዓላ ጋር ያለህ ግንኙነት ቱናሉ ልኢማመቱ ፊ ዲን በአላህ መንገድ ላይ መሪነት ቱሪዱ ልኢማመ ፊ ዲን ወቱሪዱ አልዑሉወ ፊ ዲን ዲን አልኢስላምን ይዞ የበላይ መሆን የሚፈልግ ሰው መፈተን የግድ ነው። كما قال ورقة بن نوفل رضي الله عنه وارضاه للنبي عليه الصلاة والسلام لنبياتنا عليه الصلاة والسلام من دنيا لاتشو ورقة بن نوفل هيدونا سلايوت هونيتا غارو حراء لاي يا غارو الثور لاي يالو سينغروت لورقة بن نوفل يا ليتني كنت جزعا إذ يخرجك قومك من اللو وطأت أنكار وطأت هني ካንተ ጋር በሆን ኑሮ በጽኑ ከራከረልህ ነበረ። ካንተ በፊት የነበረው መጻሕፍት ስለማውቃቸው ተውራትና እንጅል አውቀዋለሁና ከተውራትና ከእንጅል ማስረጃ ያቀረብኩኝ እከራከረልህ ነበረ። ነገር ግን አሁን አርጅቻለሁ። አንተ ከሀገርህ ስትባረርም አልደርስም አላቸው። ነቢያችንም አለይሂ ሰላቱ ወሰላም አዋ ሙኽሪጂ ያሁም አሉ። እንዴ ያባርሩኛል እንዴ አሉ። سبحان الله لمن مكة وسط نبياتين يميتلا عندم أكل النبرة عندم أكل النبرة إن دي أوم سماتشو محمد يميلاتشو هلوكو النبرة الأمين نبرة ميلواتشو تامانيو يلواتشو بهلوم نقر تاماني سلوهونو مالتن لك رسالة يزو سيمتو منالو شاعر كذاب كذاب فيتكو شيطان بلواتشو عيوكم نبرة الأمين ከዓባላይ ከፍተኛ የሆነ ጸብና ከፍተኛ ደም አፋሳሽ የሆነ ጥል ውስጥ ሊገቡ ነብዩ አለይሂ ሰላቱ ወሰለም ሲመጡ ይህ ሰው ያስታርቀናል አሉ። ወጣት ሆናቸው ገና ታላላቅ የቁረይሽ ታላላቅ የሚባሉ ሁሉ ነብያችን ሰለላሁ ዐለይሂ ወሰለም በሚፈርዱት ፍርድ እንቀበላለን ብለው ተስማሙ። ነብያችን አልሰሙም። ልክ ሰዎቹ ዘንድ ሲደርሱ ምናሉ አንተ እንድታስታርቀን ተስማምተናል እናስታርቀናል አንተ ያልከው ሁሉ እንቀበላለን አሏቸው። ጉዳዩ ምንድነው ሲሏቸው ሐጀር አልአስወድ ወደ ቦታው የሚያስቀምጥ ሰው ክብር የሚገባው ነው ተብሎ ሁሉም ቀቢላ ይህ ክብር ለኔ ይገባኝ እየተጨቃጨቀ ነው አንተ አስታርቀን አሏቸው። مرحبا አሉና ጠንከር ያለ ጋቢ አምጡልኝ አሉ። ጠንከር ያለ ጋቢ አመጡላቸው። ሐጀር አልአስወድ ጋቢው ላይ አስቀመጡና በሉ ሁላችሁም ተሸከሙት አሉ። ሁላችሁም የሐጀር አልአስወድ የመሸከም ክብር አገኙ ተሸከሙት አሉ። سبحان الله ሁሉንም የሚያረካ سبحان الله ለሌላ ቢሰጡ ተምንቁ ሰዎች ይቀበሉ ነበር። አልአሚን አልአሚን ታማኙ ይሏቸው ነበር። የዚህን ጊዜ ነብዩ አለይሂ ሰላቱ ወሰለም አዋ ሙኽሪጂያሁ እንዲህ እየወደዱኝ እንዲህ አልአሚን እያሉ ያቆላመቱ እየጠሩኝ እንዴት ያባርሩኛል አሉ። በኋላ ወራቀቱ ኢብኑ ነውፈል ረዲየላሁ ዐንሁ ወርዳህ ما جاء رجل بمثل ما جئت به الا عودي سبحان الله لب بلاچو حدامتو ايچ عباره ما جاء رجل عندم سو المطام بمثل ما جئت به انت يزهو يمطحو منجد يزو يمغواز مانم سو المطام ودفيت ما يمطام الا عودي طلات يميبزابت بيهون انجي የነብዩ ሱና እንያዝ የሚል ሰው ሁሉ የነብዩ ፈለግ እንያዝ የሚል ሰው ሁሉ ጠላት ይበዛበታል። ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሰዎች የነብያቶቻቸው መንገድ ሲከተሉ ጠላት ይበዛባቸዋል። ከነብያችን በኋላ ያለን ሰዎች ደግሞ ትክክለኛ የሆነ የነብዩ ሱና ሰለላሁ ዐለይሂ ወሰለም በያዝክ ቁጥር ጠላት ይበዛባሃል። ኢዘን ወራቀቱ ኢብኑ ነውፈል አይመጣም እንግዲህ ለነብያችንም አልደረሰም። ምን ይደረግ? ሰብር حقاشنت إن شاء الله تعالى بالصبر واليقين تنال الإمامة في الدين بتحقاشنتنا برقت أنينت تنال الإمامة في الدين بدين لا إمام مهن يمجنيو بزيهن ويلان. وخير من ذلك قول الله سبحانه وتعالى ولقد آتينا موسى الكتاب فلا تكن في مرية من لقائه وجعلناه هدى لبني إسرائيل وجعلنا منهم أئمة يهدون بأمرنا لما صبروا وكانوا بآياتنا يوقنون وجعلنا منهم كبني إسرائيل مكاكل كالنسو مكاكل أدرقنا الأئمة مريوج يهدون بأمرنا የኛን ትእዛዝ መመሪያ አድርገው ይዘው የሚጓዙ መሪዎች አድርገናል ይላል አላህ ስብሐነሁ ወተዓላ መቼ ለማ ሰበሩ ታጋሽነት ጽናት ጸንተው መኖር ሲጀምሩ እኛም አደረግናቸው አኢማ يهدون بأمرنا በትእዛዛችን የሚጓዙ መሪዎች አድርገናቸዋል وكانوا بآياتنا يوقنون بأنقصوچاچنم ارغطኞች ሲሆኑ كالله بميمጣው اجرም ይሁን كالله بميمጣው መልእክትም ارغطኛ ሆነው መጓዝ ሲጀምሩና ትእግስትን ተላብሰው መጓዝ ሲጀምሩ الله سبحانه وتعالى ከነሱ መካከል አኢማ መሪዎች አደረግናቸው اما سمعتم بالعرب عربዎችን አልሰማችሁም እንዴ كانوا رعاة الغنم والرعاة الغنم فرفعهم الله سبحانه وتعالى الى قادة الامم رعاة الغنم نبروا في ينطبقوا كان نبروا من دي الله كفي ينطبق انستو رعاة الام امم على رجعوا يهزبوج كله يبلاي حتى قال النبي صلى الله عليه وسلم نصرت بالرعب مسيرة شهر يا اندور غزو يمياسغز ርቀት ያለሁኝ አስፈሪነት ግርማ ሞገስ ተሰጠኝ ከአላህ ሱብሃነሁ ወተዓላ بماذا بالصبر واليقين በርግጠኝነትና በታጋሽነት ነብዩ ሰለላሁ ዐለይሂ ወሰለም ብዙ በላ አሳለፉ መካ ላይ ያሉ ለአስር አመታት ያህል በበላ ነበር ያሳለፉት ተሰቃይተው በድንጋይ ተወግረው ያ ሁሉ ሱብሃነላህ ومع ذلك ملائكهوች መጥተው ያ ሙሐመድ ምን ትፈልጋለህ ይላቸው يجيء ملك الجبال يتراراوش بتراراوش لا يتوكلوا ملائكة متتو إن شئت أطبقت عليهم الأخشبين بتفلق هلت ترارا لا تماتشونا الزاولج أفلق الله لبك ألي الله لا تشوى الملائكة ومتتو هلوم يا الله ملك تنجو جسلهونو من لا درق اللي سيلاتشو لا بل أريد أن يخرج من أصلابهم من يتولى هذا الدين الله من يوال لهن النزي سويش بايا منو اللي نمونكوان ከነሱ የሚወለዱ ልጆቻቸው ሊያምኑ ይችላሉና የለም የለም አትግደሉብኝ ይላሉ عليه افضل الصلاه وازكى السلام حبيبنا حبيب رب العالمين نبينا محمد صلى الله عليه وسلم من يقتدي به في هذا الزمان بكزياتين نبياتين تكتايم يهونو ماننو بالصبر واليقين تنال الامامه في الدين بدين لا يبلاينت يمجنيو بالصبر واليقين تحقاشنتنا ارغطኝነت ዲናችን ካላወቅነው እንዴት እርግጠኛ እንሆናለን? የነብዩ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ካላወቅነው እንዴት ብለን እርግጠኛ እንሆናለን? የሱሐበቱ الكرام رضوان الله تعالى عليهم وارضاهم ህይወት ታሪክ ካላወቅነው እንዴት አድርገን እርግጠኛ እንሆናለን? ዲናችን በመማር በመታገስ የሚደርሰው በላ ሁሉ ከበስተጀርባው ከባባድ ይሁን እርዳታዎች ይዞ ይመጣል በማለት ሁላችንም ልንታገስ ይገባናል። ወንድም እህቶቼ النصر آت ان شاء الله النصر قريب ان شاء الله النصر قريب ان شاء الله يه بلا قشاشا مرت كغلباو لمليت يمي متا نونا لب بلاچو ترغاغتاچو تكتاتلوت غلبا كمرتو تليتو يميتاوقبت نو والله ايواشن كمن نور حق اذا سنتغوازن بنجدل قنطات تاكل والله يا لسسته من يببكلي ንጸጸተን ማይገባም ከኛ በፊት የነበሩ ከኛ በላይ ለአላህ ስብሐነ ወተዓላ ተወዳጅና በላጮች የነበሩ የአላህ ደጋግባሮች ሁሉ ተፈትነው በል ግማሾቹ እስር ቤት ውስጥ ነው የሞቱት ግማሾቹ ከሀገር ተባረው እየተንከራተቱ በየሜዳው ነው የሞቱት ያ ሁሉ ታላላቅ የምትሏቸው እስቲ ስለ ኢማሙል ቡኻሪ ረህመቱላሂ ተዓላ አለይ ያ ታላቁ ዓሊም በዓለም ዱንያ ከቁርአን ቀጥሎ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሰሒሕ የሆኑ ሐዲሶች በመሰብሰብ ብቸኛ የሆነ ኪታብ ቡኻሪን ያለፉልን ሼኽ። ስለ ቡኻሪስ ጥናት አድርጉ። የት ተወለዱ? ዓረቢያ ምድር? ላ ሌላ ሀገር ነው። ጠይብ سبحان الله حتى بلغ عنان السماء بالعلم لزاوم يا نبي ياكن صلى الله عليه وسلم حديث بمحفز صحيح انه ضعيف بمليت بما بترتر ترى ينكو تلك عالم نبرو يتكبر تلك بوتا تسطواچو تنفلاسو نبر مينوروت بوقتو كنبرو اس ما شاء الله ترو بوتا تسطواچو نبر ميغوازوت لا لا والله لا والف لا استياطنو ከሀገራቸው ተባረሩ፣ ተንከራተቱ፣ እየተንከራተቱ ሞቱ። አልኢማሙ አቡ ሐኒፋ ያ ታላቁ ዓሊም ታቢዒይ ናቸው። ሰሓባዎችን አይተዋል። ያ ታላቅ ተሰቃይተው በዘመናቸው የነበሩ ሰዎች አሰቃይተዋቸው አስረዋቸው እስር ቤት ውስጥ ነው የሞቱት። አልኢማም አሸይኽ አልዓሊም አዛሂድ አልወርዕ أبو العباس أحمد بن تيمية رحمة الله تعالى عليه تندلاك كون برينورو علماء رحمة الله تعالى عليه مسكاري ما أنه ممسكر وعالم له لعالم عالم أنه ممسكر له علماء سل ابن تيمية رحمة الله تعالى عليه سنناقروا كفيروتشو كل حديث لا يعرفه ابن تيمية فليس بحديث. ابن تيمية كلاوك ومنو حديث هوننا حديث ياوك قالو كمبال آلفو مالت ليلانيو جعل أحاديث رسول الله صلى الله عليه وسلم نصب عينيه يهولا تعينو ما رفع درقة تلك عالم بلو سيسيموا أتشوي نبرو تلك عالم تكبرو نبرو من أرض لا تسك أيتو كسوريا تبررو إجبت متو تسرو سوريا سر بيتنو إجبت سر بيتنو ولكن كان يقول مقولته المشهورة التي توضح غاية الوضوح في الصبر واليقين ماذا يفعل أعدائي بي أنا جنتي وبستاني في صدري أنا رحلت فهي معي لا تفارقني أنا سجني خلوة وطردي من بلدتي سياحة وقتلي شهادة تلاتوشي من اللي أدرقوني يشلالو تلاتوشي من اللي أدرقوني يشلالو بيعسرون قلل بي الله نقزالهن بيعبررون فسيروا في الأرض يميل الله سبحانه وتعالى سرابت الله بمدر قصتها يتنك ساكس كن الله ينامل كواله وقتلي شهادة بدين يسأني تشي الله من قرس لتكتل كن بيقلو ندقمو شهيدنا من اللي أدرقوني يشلالو منم تلات كذبلا من اللي أدرقه يشلال وياسرهل ويبارهل ويميقلهل سوستم بس أقاك أبلو الله نيالو. شيخ الإسلام ابن تيمية الحراني عليه رحمة الله نسأل الله تبارك وتعالى أن يجعلنا وإياكم ممن يستمعون القول فيتبعون أحسنه. اللهم اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. اللهم اجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر. اللهم قنا الفتن ما ظهر منها وما بطن. اللهم قنا الفتن ما ظهر منها وما بطن. اللهم قنا الفتن ما ظهر منها وما بطن. اللهم لا تجعل الدنيا أكبر همنا ولا مبلغ علمنا ولا غاية أملنا ولا إلى النار مصيرنا ولا تجعل مصيبتنا في ديننا ولا تجعل مصيبتنا في ديننا ولا تجعل مصيبتنا في ديننا ولا تجعل مصيبتنا في ديننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم لا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. رب آت نفوسنا تقواها رب آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم اغفر لنا هزلنا وجدنا وخطأنا وعمدنا وكل ذلك عندنا والحمد لله رب العالمين وجزاكم الله خير الجزاء على حسن استماعكم. الله سبحانه وتعالى بتروني تاسل الدمت أتشو الله خير الجزاء يكفل أتشو. وهذا آخر ما يسر الله لي أن ألقيه إليكم هذا في هذا اليوم المبارك وأسأل الله أن يجدد لنا لقاءات كثيرة مرات وعدات إن شاء الله تعالى. ተገናኝተው ቁም ነገር ሰርተው ቁም ነገር ደረጃ ላይ ከሚደርሱ ደጋግ አላህ ባሮች እንዲያደርገን እየለመንኩኝ እዚህ ላይ አቆማለሁ። አድሚኖች ኢንሻአላህ አንዴ እጃችሁ ከፍ አድርጉልኝና ተቀበሉኝ። አላህ ከፍ ያደርጋችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። በነገራችን ላይ ሰዓት እያሳለፍኩኝ ከሆነ ልክ ሰዓቱ ሲያልቅ ምልክት ስጡኝ ኢንሻአላህ፣ ወይም እጅ በማውጣት በተለይ አድሚኖች ልክ ሰዓቱ ሲያልቅ ትምህርቱ ጣፈጠም አልጣፈጠም እጅ አውጥታችሁ እዚህ ጋር ቀጣዩ የከለ ነው መባል አለበት ኢንሻአላህ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማይክ ፍሪ እኽቲ ሐኑተ